ከማንም ጋር እኩያ አላረግህ ከማንም ጋር አላወዳድር ከማንም ጋር እኩያ አላረግህ ለጌታዎቹ ጌታነ ለነገስታቱ ንጉስ ነ ለሃያላኖ ሃያል እግዚአብሔር ልዩ ከዘላለም ዘላለም በፊት ብቻህን የነበርከው ከዘላለም ዘላለም በኋላ ብቻህን የምትኖሩ ፍጥረት ቢያመል ባያመልክ ቢሰው ማይሰግድ ቅንጣት አይቀንስም እንኳንስ ላጎድልብህ ቅንጣት አይቀንስም እንኳንስ ላጎድልብህ ክብር ቅንጣት አይቀንስም እንኳንስ ላጎድልብህ ቅንጣት አይቀንስም እንኳንስ ላጎድልብህ እውነት ነው እኔ ዝም ብል ድንጋዮች ይናገሩልሃል እጅግን አጥፌ ብቀመጥ ኮረብቶች ይዘሉልሃል ወንዞች ያጨበጭቡልሃል አዕዋፋት ይዘምሩልሃል ስለ ጎደለ አይደለም እኔ የምጨምረው ስላነሰህም አይደለም እኔ የማብዛው ስለሚገባህና ስለተገባህ ነው ስለሚገባህና ስለተገባህ የተለየነው ከናናነት ዝናህ ሆ የተለየነው